بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه أجمعين. السلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ዛሬ እንግዲህ አንገብጋቢ ይሆናል ብለን ባሰብነው ርዕስ ላይ እንግዶችን ጋብዘን ጥያቄና መልስ ውይይት እናደርጋለን ማለት ነው ኢንሻአላህ። የጥያቄያችንን ርዕስ ደግሞ የሚሆነው ምንድነው? በእስልምና ላይ የሚቀርቡ የክርስቲያን ጥያቄዎች የሚል ይሆናል ማለት ነው። ስለዚህ እስከመጨረሻው ድረስ ኢንሻአላህ እንድትከታተሉን አደራያን ወደ ፕሮግራማችን እንገባለን። ጥያቄ 1 ወደ ጥያቄያችን ከመግባታችን በፊት ኢንሻአላህ አብረውኝ ያሉት እንግዶች አስተዋውቃችኋለሁ። እንግዶች ሁለት ኡስታዞችን ዛሬ እንግዲህ እየቀርብ ያለው እንግዲህ ራሳቸውን እንግዶች ከማስተዋወቃቸው በፊት እኔ አስተዋውቃችኋለሁ። አንደኛው እንግዳዬ በቀኝ በኩል የምታዩት ኡስታዝ መሐመድ ሐሰን ይባላል። ኡስታዝ መሐመድ ሐሰን እንኳን ደህና መጣ። እንደዚሁም በግራ በኩል ያለው ኡስታዝ አብዱል መናን መንዛ ይባላል። ኡስታዝ አብዱል መናን እንኳን ደህና መጣ። ኢንሻአላህ እንግዲህ የተከበራችሁ የውድ የፕሮግራማችን ተከታታዮች እስከመጨረሻ እንድትከታተሉን ባላህ ስም አደራ ያል ወደ ጥያቄያችን እንገባለን ማለት ነው። እንግዲህ የመጀመሪያው ጥያቄ የሚሆነው ለኡስታዝ መሐመድ ሐሰን ነው የሚሆነው። ከክርስቲያኖች ያው ብዙ ጥያቄዎች ይነሳሉ በእስላም ላይ። ከነዚያ መካከል እንግዲህ የተወሰኑትን ዛሬ ኢንሻአላህ እናያለን፣ ሌሎችንም እንደዚህ እንቀጥላለን ማለት ነው። እንግዲህ የመጀመሪያው ጥያቄ የሚሆነው ኢንሻአላህ አላህ አንድ ነው አልወለደም አልተወለደም የሚለውን እስላም አስተምሮ ክርስቲያኖች ሲሰሙ በጣም ይገርማቸዋል። በማያያዝም ደግሞ ስለ ስላሴ ይጠይቃሉ። እስላም ስለዚህ ያለው ምላሽ ምንድን? ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱልላህ። እንግዲህ በአላህ ስብሐነሁ ወተዓላ ስም ጀምራለሁ ለዚህ ምላሽ። ያው ሐቂቃ ብዙ አይነት ጥያቄዎች ይነሳሉ፣ አንገብጋቢ ከሆኑ ጥያቄዎች መሃል አንዱ ነው ይሄ። በእርግጥ የፈጣሪን አንድነት ብቸኛ አምላክነት በተመለከተ የሰበከው እስልምና ነው። እስልምና የመጀመሪያውና የመጨረሻው ሰባኪ ነው ማለት እንችላለን። በዚህ አርስት ላይ የእስልምና ሃይማኖት ስንል ከነቢዩ መሐመድ አይደለም የተጀመረው፣ ይሄ ግምት ውስጥ መግባት አለበት። ምናልባት ወደፊት ይህን የምናየው ይሆናል። የበለጠ በፈጣሪ ብቸኛ አምላክነት ላይ የተመሰረተ ነው። ከአዳም መፈጠር ጀምሮ የነበረ ጥሪና አስተምሮ ነው። ሊደነቅ ሊገረም አይገባውም። አላህ ሱብሓነሁ ወተዓላ በቁርአን ላይ በተከበረ ቃሉ ይህን አረጋግጧል። የነቢያቶች ጥሪ ሁሉ ይህ እንደሆነ አንዕቡድ አላህ ማለኩም ምን ኢላህን ገይሩ፣ የነቢያቶች ሁሉ ጥሪ አላህን በብቸኝነት ተገዙ፣ ከሱ በስተቀር ሌላ አምላክ የላችሁም የሚለው ጥሪ የነሱ የመልክተኞች የነቢያቶች ሁሉ ጥሪ እንደሆነ አላህ ሱብሓነሁ ወተዓላ ተናግሯል። ለዚህ ነው እስልምና ይህን አስረግጦ የሚናገረው። የሰው ልጅ የሚሆን ከዚሁ ላይ አየይዘ አብረ እንድትመልሰው እስልምናም ከነቢዩ መሐመድ አለይሂ ሰላቱ ወሰላም ጋር ተያይዞ የመጣና እስልምናም የተጀመረ በዚህ ነው ይላሉ። ለዚያም ደግሞ እንደ ጥቅስ አድርገው የሚያቀርቡት እኔ ሙስሊሞች መጀመሪያ ነው የሚለውን የቁርአን ሀሳብ ያነሳሉ። አብረ አው ይሄ የሙስሊሞች መጀመሪያ ነኝ የሚለው እንግዲህ እስልምና የተጀመረው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም። የሰው ልጅ ከተፈጠረበት ጊዜ ጀምሮ ከተፈጠረበት ዕለት ጀምሮ ያለ ሃይማኖት ነው። አላህም ሱብሓነሁ ወተዓላ በቁርአን ላይ አስረግጦ ይህን ይናገራል። ፍጥረተ አላህ ለቲ ፈጠረ الناس عليها لا تبديل لخلقላህ የሰው ልጅን የፈጠረበት አፈጣጠር እንደሆነ የሚናገረው አላህ ሱብሓነሁ ወተዓላ እና ይህን አፈጣጠር እንደ መሰረታዊ ልዩ ተፈጥሮ አድርጎ የገለጸው አላህ ሱብሓነሁ ወተዓላ እና ይህን ተፈጥሮ ማንም ሊቀይር አይገባም፣ መቀየር የለበትም ብሎ ደምድሟል አላህ ሱብሓነሁ ወተዓላ። የአላህን መልእክተኛ ኩሉ መውሉድን ዩለዱ ዐለ ልፍጥራ እስልምናን ሃይማኖትን የተፈጥሮ አብሮ እንደተፈጠረ የሰው ልጅ ልክ ሲፈጠር ከማንነቱ ጋር የተፈጠረ እምነትና ሃይማኖት አድርጎ ነው የአላህ መልእክተኛም ያስቀመጡት ዐለይሂ ሰላቱ ወሰላም። እና ምንድን ያሉት ኩሉ መውሉድን ዩለዱ ዐለ ልፍጥራ በእስልምና ላይ ነው የሚወለደው። ይሄ የትኛውም የእምነት ተከታዮች የሚያረጋግጡት ነው። በክርስቲያኖችም ዘንድ የበለጠ ያው ክርስቲያኖች የሚያውቁትና የሚረዱት ነገር ነው። አንድ ህፃን ልጅ በሚወለድበት ጊዜ ከአርባ ቀን በኋላ የሚጠመቅበት ሁኔታ አለ። የመጀመሪያ ሃይማኖቱ እስልምና ስለነበር ነው ማለት ነው። ምናልባት ለዚህ ያላቸው አመለካከት እስልምና ወይም ሙስሊም ነው የሚለው እርኩስ ነው እና ምናልባት እናጸዳዋለን በሚል ሊሆን ይችላል ይህኛውን እምነት የሚወስዱት። ግን መሰረቱ ሙስሊም መሆኑን አምነዋል ማለት ነው። ነገር ግን ያ ግንዛቤ ሊለያይ ይችላል። ሙስሊም ነው ይላል ሙስሊም ነው ይላል እንደው ከቤተ ክርስቲያን ውጭ እንደውም ያው በእኛ አካባቢ እንደምናቀው ከቤተ ክርስቲያን ውጭ ራሱ የሚቀብሩበት ሁኔታ አለ። ያንን ሲሞት 40 ቀን ከመሙላቱ በፊት ስለዚህ ከሆነ 80 ቀን ከመሙላቱ በፊት ተጨባጭ ይሄን መስክሯል ማለት ነው። ተጨባጭ ክርስቲያኖችም ራሱ የሚያምኑት ነው። የሁሉም ሃይማኖቶች ምንድነው ካልን ከኢሳ ወይም ከኢየሱስ በፊት የነበሩት ነቢያቶች ሃይማኖታቸው ምንድነው? ክርስትና ነው ሊሚችል ማንንም ሰው የለም በመሰረቱ ማለት ነው። አዎ በመጽሐፍ ደረጃ ለምሳሌ በመጽሐፍ ቅዱስ ሃይማኖታቸው ክርስቲያን ነው ወይም ደግሞ እንደዚህ ነው የሚል ነገር የለም። ትክክለኛ ሃይማኖት ይዘው እንደነበሩ አምላክን አላህን ብሎ ባይጠቅስም አምላክን ይገልጹ እንደነበሩ ነው የሚጠቅሰው። ፈጣሪያቸው ክርስቲያን ነው ክርስቲያን የሚባል ሃይማኖት ነበር አይሉም በፍጹም። ያውም አህዱ አምልኮት እንደሆነ የሚያመልኩት አንድ ፈጣሪን ብቻ እንደነበረ ሁሉም መጻፍቶች የሚያምኑት ነገር ነው ማለት ነው። ስለዚህ ይህ የአንድነት የብቻኛ የፈጣሪ አይወለድም ወይም አልወለደም አልተወለደም የሚለው እምነት ሊያስገርም አይገባም። ምናልባት ከዚህ የወጣ ወይም ይህን የነቢያቶች መስመር የሳተ ነው እጅግ ሊገረምና ሊደነቅም ይችላል ማለት ነው። ስለዚህ እስልምና ይህን ከማረጋገጡም ጋር የሶስቱን ስላሴ ጽንሰ ሐሳብ የያዙና የተወገዙ የመጻሕፍት ባለቤቶች እንዳለ አላህ ሱብሓነሁ ወተዓላ በቁርአን ላይ በብዙ አንቀጾች ላይ ጠቅሷል። እነዚህ የመጻሕፍት ባለቤቶች ያለው በቀጥታ ክርስቲያኖችን ነው የሚመለከተው። በል እንዲህ ሲልም አስጠንቅቋል በሱረት ኒሳ 171ኛው አንቀጽ ላይ ያ አህለል ኪታብ ላ ተግሉ ፊ ዲኒኩም እናንተ የመጻሕፍት ባለቤቶች። መጻሕፍት እንግዲህ ባለቤቶች የሚለው እንደ ቁርአን ማብራሪያ ይሁዳና ክርስቲያኖችን ነው የሚመለከተው የኦሪትና የወንጌል ተከታዮችን ማለት ነው። እና በሃይማኖታችሁ ጉዳይ ላይ በእምነታችሁ ድንበር አትለፉ። አግባብ የሆነ እርምጃ መውሰድ አለባችሁ። ልክ ወሰን እያለፋችሁ ነው የምትገኙት። ولا تقولوا على الله الا الحق በአምላክ በአላህ ላይ ከእውነት በስተቀር ሌላ አትናገሩ። ምክንያቱም ሌላ ነገር እያላችሁ ነው ያላችሁት። በተለይ ምን አለ በፈጣሪ ላይ ካላህ በአላህ ላይ ከእውነት በስተቀር አትናገሩ ሲል በአላህ ዙሪያ የሚሉት ነገር አለ ማለት ነው። ያኛውንም አንቀጹ ላይ አላህ ሶስተኛ ነው እያሉ ስለሆነ ማለት ነው። በትክክል ምክንያቱም አሁን ምንድነው ለምሳሌ አላህን እኛ አሁን አላህ ምንለውን በተለይ በእንግዲህ በአገራችን በኢትዮጵያ አካባቢ ወይ በኢትዮጵያ ውስጥ ያለውን የክርስትና አስተምሮት ብንመለከት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ብለው የሚያስቀምጡት ነገር አለ። ስለዚህ ከሶስቱ አንዱ ነው ማለት ነው እያሉ ነው ያሉት። ስለዚህ ከኢየሱስ ጋር የተያዘ ነገር ስላለ ምን አለ انما المسيح عيسى ابن مريم رسول الله የኢሳን ጉዳይ ኢየሱስ ክርስቶስን የፈጣሪ አንድ ክፋይ መታደርጉት ወይም ከሶስተኛ መታደርጉት ኢየሱስ ወይም ልጁ ነው ብላችሁ መታምኑት ወልድ ብላችሁ መታምኑት ኢሳ የመርየም ልጅ ያአላህ መልእክተኛ ነው። وكلمته القاها الى مريم ولمريم يورورو ወይም ያስተላልፈው የቃሉ ውጤት ነው። وروح من እሱ ከፈጠራቸው ፍጥረታት መሃል አንዱ የሱ መንፈስ ነው። እሱ ከፈጠራቸው መንፈሶች መካከል አንዱ ነው ብለንም እና فآمنوا بالله ورسوله በአላህና በመልእክተኛው አመኑ ይልና ولا تقولوا ثلاثه ሶስት ናቸው አትበሉ። ፈጣሪ ወይ ማምላክ ሶስት ናቸው አትበሉ። እንተሁ ኸይረን ለኩም ከዚህ አቋማችሁና ተግባራችሁ ብትተቀቡ ለእናንተ መልካም ነው። በቃ መዘርዘር አያስፈልግም ማለት መዘርዘር አያስፈልግም ማለት ነው። በዚህ አሁን እነዚህ ሶስቱ እነማን ናቸው ምንድናቸው ወደሚለው ከመግባትም በፊት ሶስት የሚለውን አጠቃላይ በጅምላ ነው ተቃወመው። በጅምላ ተቃውሞታል። ዝርዝር ጉዳይ ላይ አንዱ ሶስት ብሎ የሚመደበው የተለያየ አካል ሊሆን ይችላል። ሁሉም እንደየራሱ አስተያየት ስላለ ቁርአን የሆነ ክፍልም ብቻ አይደለም ያናገረው። ይሄን መሰረታዊ እምነቱ ላይ ስለሆነ ሶስቶቹ እነማን ነው የሚሆኑ? ግን ሶስት ብሎ ማምለኩ ትክክለኛ ነው። እስቲ ኡስታዝ አብደል መናን በዚህ ላይ ምንድነው ያለ አጠር ያለ ከጊዜያችን አንጻር። بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله وعلى اله وصحبه اجمعين. ያው ኡስታዝ ተወሰነ መልኩ ገልጸውታል። አላህ Subhanahu Wa Ta'ala አንድ መሆኑን የሰው ልጆችን አንድ አምላክን ብቻ እንዲያመልኩ አድርጎ በፍጥራ ራሱ አላህ Subhanahu Wa Ta'ala የፈጠራቸው መሆኑን በተለያዩ አንቀጾች አይተናል። አላህ Subhanahu Wa Ta'ala ቁርአን ላይ ገልጾልናል። አላህ Subhanahu Wa Ta'ala መጀመሪያ ደረጃ አደምን ሲፈጥር ያው አንድ አምላኩን እንዲያመልክ ነው የታዘዘው ማለት ነው። እንግዲህ ከዛ በኋላም ሲወለዱ ልጆቹም ዘሩም ሲመጣ ሰው ልጅ ምድር ላይ የበዛ ሲመጣም አንድ አምላክን ብቻ ነበር ሲያመልክ የነበረው። ነገር ግን ከተወሰነ ቆይታ በኋላ የሰው ልጆች በሰይጣን በተለያየ አይነት ነገር ምናልባት የሳሊሆችን ወይ ደግሞ ደጋግ ሰዎች የሚባሉትን አላህን በጣም የሚፈራሉ ተብሎ የሚታሰቡ ሰዎችን በተለያየ በፎቶ በማድረግ በተለያየ አይነት ነገር እያደረጉ እነሱ በእነሱ ምልጃ ማድረግ ጀመሩ። ከቆይታ በኋላ ግን ሸይጣን አስመስሎባቸው እነሱኑ እንደ ፈጣሪ አርጎ ወይ እንዲፈሯቸው እንደዛ አይነት ነገር በውስጣቸው ፈጠረና ከዛ በኋላ እየጠመሙ መጡ ማለት ነው። አላህ Subhanahu Wa Ta'ala የፈጠረበትን ዋናውን ነገር መርሳት ጀመሩ። ከዛ ማስተን ጀኖራና አው አላህ Subhanahu Ta'ala ቁርአን ላይ ገልጸልናል በዚህ ይሄንን በማስመልከት ማለት ነው። ከዛ አላህ Subhanahu Ta'ala አንቢያዎችን ልኳል። ለምሳሌ በመጀመሪያ ደረጃ ነብዩ አላህ ነው ልኳል ለዚህ ህዝብ ማለት ነው። ያ ህዝብ ምን ነበር ሲያመልክ ነበር? አሁን ተናገርኩት የተለያዩ አነጣውታትን ፎቶዎችን የተለያዩ ስዕላስሎችን ነበር አላህ Subhanahu Ta'ala ወደን የውተን ወይውቀ ወነስራ ያለ ስማቸውን ተክሶልናል አላህ ቁርአን ላይ። ኑህ አለይሂ ሰላቱ ወሰላም ወዴት ነው ሲጠራ ነበረው? ወደ አንድ አላህ Subhanahu Ta'ala ነው። ያ ቆሚ ኢብዱላህ ማለኩም ኢላሁን ገይሩ ከአላህ Subhanahu Ta'ala እንጂ ሌላ አምላክ የላችሁም ይያለ ወደ እሱ ሲጠራ ነበር ማለት ነው። እና ሌሎችም መልእክተኞች ከጊዜ በኋላ አላህ Subhanahu Ta'ala የላካቸው ብዙ መልእክተኞች አሉ። ሁሉም መልእክተኞች ወደ 25 የሚደርሱ ቁርአን ላይ አላህ Subhanahu Ta'ala ስማቸውን ተክሶልናል። ሁሉም የሚናገሩት ወዴት ነው? ሁሉም የሚጠሩት ወደ አንድ አላህ Subhanahu Ta'ala አምላክነት ነው። ስለዚህ በውስጡ ምን ማለት ነው? ወደ አንድ አላህ Subhanahu Wa Ta'ala ብቻ የሚጣሩ ከሆነ በውስጡ ስላሴም ነበር ማለት ነው። ማለት እንደው በትክክል በቁጥር ደረጃ 1 2 3 ተብሎ ባይቀመጥም ካላህ ወጭ የሚመለኩ በሐቅ ያልሆኑ ትክክለኛ ባልሆነ አምልኮ ህግ የሚመለኩ አካላት ከነበሩ ይሄ ጽንሰ ሐሳብ የሽርክ አምልኮ ወይም ደግሞ የባይድ አምልኮ ሐሳብ የቆየ ነው ማለት እንችላለን ማለት ነው። ይሄ ከድሮም ያለ ነገር ነው። አሁን አዲስ የመጣ ነገር አይደለም፣ ድሮም የነበረ ነገር ነው። ይሄንን ነበር ነብዩ አንቢያዎቹ ሲቃወሙት የነበሩት ማለት ነው። እንደዚህ አይነት ነገሮችን አታድርጉ ይላሉ። hatta የመጨረሻው መልእክተኛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ አረቦቹ የነበሩበት ሁኔታ ይሄን ነበር ማለት ነው። ነገር ግን አላህ Subhanahu Wa Ta'ala ቁርአን ላይ ግልጽ አደረገልን። ድሮ የነበሩትን የተለያዩ መልእክተኞችን አላህ Subhanahu Wa Ta'ala እንደላከና ህዝቦቹ እንደካዱ ታሪኮቹን በዝርዝር ነግሮናል አላህ Subhanahu Wa Ta'ala ማለት ነው። ከሌላ መጽሐፍ እንኳን በጣም ግልጽ ባደረገና በጣም ሰፋ አድርጎ ማለት ነው። አላህ Subhanahu Wa Ta'ala አንድ መሆኑን በአጭርና ግልጽ በሆነ ሱራ ገልጾልናል አላህ Subhanahu Wa Ta'ala ሱረቱ ኢኽላስ ላይ ሁላችንም እናውቀው ማለት ነው ስሞቹ። بسم الله الرحمن الرحيم من الان سوره الاخلاص لا قل هو الله احد بلاتشو الله سبحانه وتعالى عند نو عند بتشانو بلو الله سبحانه وتعالى سلا راس عند مهونو الله الصمد منم امسايانا بيتي يالله مهونو عنديو دغمو الله سبحانه وتعالى يما يولد ما يولد لسوم امسايانا بيتي يالله مهونو الله سبحانه وتعالى بتشنيا عند لك بليل الا ليس كمثله شيء እንደሚለው ማለት ነው። አላህ Subhanahu Wa Ta'ala እሱን ይመስል ማንኛውም ነገር የለም አይገኝለትም። አላህ Subhanahu Wa Ta'ala ይመስል ማለት እሱ ብቻኛ ነው ቻይ ነው ሁሉ ነገር ላይ አላህ Subhanahu Wa Ta'ala ብሎ ገልጾልናል። ስለዚህ የስላሴ አስተምሮ በቁርአን መረጃ መሰረት ውድቅ صحيح ايه ትክክል ነው። አሁን ቀደም ኡስታዝ ያነሱት አያ ነበር قل يا اهل الكتاب لا تغلو في دينكم እነሱንም ሃይማኖታችሁ ውስጥ እንኳን ሆናችሁ ድንበር አትለፉ ይላችሁ አላህ Subhanahu Wa Ta'ala። ሃይማኖታችሁ ውስጥ እናንተ ሶስት ነው የምትሉት ምንድን ነው የሚለው አላህ Subhanahu Wa Ta'ala لا تغلو في دينكم ولا تقولوا على الله الا الحق الله Subhanahu Wa Ta'ala ላይ እውነትን እንጂ አትናገሩ አትዋሹ አላህ Subhanahu Wa Ta'ala ላይ አትዋሹ የፈጠራችሁ ፈጣሪ ላይ አትዋሹ ይላቸዋል አላህ Subhanahu Wa Ta'ala። ምንድን ነው የሚሉት انما المسيح عيسى ابن مريم الله Subhanahu Wa Ta'ala ስለ ኢሳ ሲገልጽ ማለት ነው انما المسيح عيسى ማለት ያው የክብር ስሙ ነው المسيح عيسى ابن مريم عيسى እኮ ይላል አላህ Subhanahu Wa Ta'ala የማርያም ልጅ ነው። እንግዲህ እነሱ አባት አለው የከለ ልጅ ነው የፈጣሪ ልጅ ነው ሊሉም ይችላሉ። እሱ አላህ Subhanahu Wa Ta'ala እዚህ ጋር እየተቃወማቸው እብኑ ማርያም ይያለን የማርያም ልጅ መሆኑን እየገለጸላቸው ስለዚህ እናት ካለው ደግሞ ከስላሴ አንዱ አካል ወይ ደግሞ የፈጣሪ አንዱ ነው የሚለው ውድቅ ይሆናል ማለት ነው። በርግጥ በአንዳንድ የክርስትና መጽሐፎችም ስለስላሴ ብዙ ጊዜ ማለት ይቻላል ሄደ ወፈጽማቸው አትመራመሩ ወይ ደግሞ ይበቃል በቃ ምሳሌዎች ምናምን ያቀርቡና ይሄ ምሳሌ ጎደሎ ምሳሌ ነው ግን ከዚህ በላይ መመራመር አይገባም ብሎ ነው የሚደፈነው። ምክንያቱም በሄድክበት ቁጥር አሁንም እያለፍክ ነው መተደንጂ እየራቀ እየረቀቀ እየተፈላሰፈባ ወገይብ እየሆነብህ ካንተ ስለብሄድ ዞሮ ዞሮ እዚሁ ላይ መገደቡ የተሻለ ነው ማለት ምክንያት ስላሴ ጥያቄ በጥያቄነት ብቻ መልሱ ማያበቃም ጥያቄም ማያበቃ መልሱም ማለት በቃ ፍልስፍና ውስጥ ነው የምትገባ። ስለዚህ አላህ Subhanahu Wa Ta'ala በተናገረው መሰረት ኢላሁን ዋሂደን ብሏል። አዎ በዚህ መሰረት ያላችሁ ያለ ስለሆነ በዚሁ ኢንሻአላህ እናቆምና ለወደፊት ደግሞ ታያል ጥያቄዎች ካሉ በሌሎች ክፍሎች ውስጥ ኢንሻአላህ አልሐምዱሊላህ እንግዲህ በአንድ አምላክ ስር ምክንያቱም አንድ አላህ ሱብሃነሁ ወተዓላ ብቻ የምናመልክ መሆናችን ይሄ ለኛ ትልቅ ሸረፍ ወይም ደግሞ ትልቅ ክብር ነው ማለት ነው። نعم በዚህ ላይ ብዙ አምላክ የሚያመልክ ሰው ሁሉ ጊዜ እየተረበሸ ነው የሚኖረው። መንፈሱ አይረጋጋም፣ አይምሮው የተረጋጋ አይደለም፣ የተረበሸ ነው የሚሆነው። እና አላህ ሱብሃነሁ ወተዓላ በቁርአን ላይ ራሱ አነጻጽሮ አስቀምጧል። አንደኛውን ንጹህ ባሪያ ያደርግና አንደኛውን ለአንድ ብቻ አለቃም ይታዘዝ ያደርግና ሁለተኛው ደግሞ ለብዙ አምላክ ነው ወይም ለብዙ አለቆች ይታዘዛል። هل يستويان مثلا الى الله በመሳሌ ደረጃ እኩልናቸው ነው? እኩል ሊሆን አይችልም። አልহামዱሊላህ ስለዚህ በእምነትና በተውሂድ የሚኖር ሰው ብቻኛ አንድ ፈጣሪ ብቻ የሚያመልክ ሰው ሁሉ ጊዜ ሰላም ያይምሮ ረፍት አግኝቶ ይኖራል። ወለላህ አልহামዱሊላህ ነው። ነገር ግን ከአንድ በላይ የሚያመልክ ሁለትም ይሁን ሶስትም ይሁን አራትም አምስትም ይሁን አዛማጅ አማላጅ እየፈለገ የሚኖር ከሆነ እንደ ተንከራተተ ነው የሚኖረው። በእምነት ደረጃ ራሱ አላህ ይጠብቀንና እንግዲህ ሌሎችንም ያዋለዱ ለክር በመጽሐፍ ቅዱስ ራሱ ለሁለት ጌቶች መገዛት አይቻልም ይላል። አንደኛውን ከተገዛ ሁለቱን ስትገዛ አንደኛውን ተወዳለ ሌላኛውን ትጠላለ፣ አንደኛውን ስትቀርብ ሌላኛውን ትረቃለ። ለገንዘብና ለፈጣሪ መገዛት ይችላል ብሎ በመጨረሻ ላይ ተረጉማና ለሁለት ጌታ መገዛት ራሱ አይደለም ለሶስት ለአራት ከዛ በላይ ለሁለቱ እንግዲህ በጣም ቅርብ የሆነ ሁለት ቁጥር ለሁለቱም ከመገዛት በጣም ከባድ እንደሆነ ነው የሚናገረውና አማኞቹ አላማኙም ትንሽ አስቸጋሪ አማኙ የክርስቲያን ማህበረሰብ ታዲያ ይሄን ጥቅስ ምንድን ነው የሚለው? ያው ለገንዘብና ለጌታ ይሉና እነሱ ምንድነው ያው እንግዲህ ብዙ ጊዜ ስለ ስላሴ በሚናገሩበት ሰዓት አንድም ሶስትም ነው የሚሉ አንድም ሶስትም ነው ይላሉ። በመለኮት በስልጣን በአገዛዝ አንድ ነው፣ በአካል በስም በግብር ሶስት ነው የሚል ሌላ ፍልስፍና ውስጥ ነው የሚገቡት። ግን ዞሮ ዞሮ ብዙ የመጽሐፍ ቅዱስ አንቀጾችም የሚደመድሙት በማያሻማ ሁኔታ ስለ አንድ አምላክነት የሚለው ማስረጃው ከፍና ተቀባይነት ያለው ነው። ስለ ስላሴ ወይም ደግሞ ከአንድ በላይ ስለሆነ ቁጥር የተወሰነ ምናልባት አንቀጽ ለምሳሌ አሁን በኦሪት ዘጸአት ምዕራፍ 20 ላይ ከኔ በስተቀር ሌላ አምላክ አታምልኩም ይላል። አሁን ይሄ ግልጽ የአምልኮት ድንጋጌ የሚደነግግ ነው። ስለዚህ ከኔ በስተቀር ካለ ሌላ ነገር የለም አያስፈልግም ማለት ነው። እና ይሄን እናንተ የምታነሱትን የቁርአን አያም ይደግፉ ከተውራትና ከዘቡር እንደዚሁም ከእንጂል እንዳሉ በዛው ስለስተዋስኩኝ ነው ያነሳውት። እንግዲህ የመጀመሪያው ጥያቄ በዚህ እንጠቅልና ወደ ሁለተኛው ጥያቄ እንደለፍ። ኡስታዝ አብዱል መናን ያው የተያያዘ ነው ጥያቄው። ሁለተኛው ጥያቄያችን ከመጀመሪያው ጋር ኢሳ ነብይ ነው ስንል አሁን ብዙ ጊዜ እኔ ከክርስቲያኖች ጋር አገናኛለሁ እና ስገናኝ ኢሳ አለይሂ ሰላም ነብይ ነው ብዬ ስነግራቸው ይገርማቸዋል። እንዴት ብለው እንደውም ከመደነቅ ጋር ፍጹም ሰው ፍጹም አምላክ የሆነውን የዓለምን ኃጢአት ያስወገደውን ኢየሱስን ፍጹም ሰው ብቻ በማድረግ እንዴት ነብይ ነው ትላላችሁ? በቃ በመገረም ነው እንደዚህ ነው የሚሉት። እና እንዴት ነው እስላም ስለዚህ ያለው ግልጽ አስተምሮ ነው? طيب بسم الله الرحمن الرحيم እንደምታወቀው እንደዚህ የሚሉ ሰዎች ብዙ ጊዜ ምንድነው ያው ምናልባት አውቀው ሊሆን ይችላል የሚሉት ምናልባት አውቀው አይደለም። ምክንያቱም ለምን መሰለ የሚያምኑበት ነገር ነው። አውቀው አይደለም ወይ ለመፈተን ወይ እንትን ለማለት አይደለም፣ ምክንያቱ ያምኑበታል። ሲያምኑ ደግሞ ከልባቸው ነው የሚያምኑ። እና እንዴት ዓለምን ያዳነው ጌታ ዓለም የተሰቀለው ጌታ እንዴት እናንተ ሰሆኑ ትላላችሁ ብሎ በጣም እኛን በጣም የወረደ አስተሳሰብ ውስጥ እንደገባን በመቁጣ ደማንዳንዶች እንደውም ይቅር ይበላችሁ ብለው እንደው እኛን እንትን የሚሉንም አሉ። እና አምኖበት ነው አውቀው አይደለም ተምሲልያ እየሰሩ እንትን አይደለም አይነት አለው ለማስፈልግ ነው ሳውቁ በርግጥ እንደዛ የሚያርጉ አሉ ወይ ደግሞ እንደምነትም በቃ እዛው ላይ እንትን የሚሉ ሊሆኑ ይችላሉ። በርግጥ አላህ Subhanahu Wa Ta'ala ቁርአን ላይ በግልጽ አስቀምጦልናል ስለ ኢሳ አለይሂ ሰላቱ ወሰለም ታሪክ ማለት ነው። እሱ ነብይ መሆኑና የአላህ Subhanahu Wa Ta'ala ባሪያም ነው። አላህ Subhanahu Wa Ta'ala በተለያዩ አይነት ቁርአን አያዎች ማለት ነው። ለምሳሌ ሱረት መርየም አላህ Subhanahu Wa Ta'ala መርየም በእናቱ ስም አላህ Subhanahu Wa Ta'ala ሱራ ወርዷል ሙሉ ሱራ ማለት ነው። ዛሬ ብዙ ነገሮችን ነው የኢሳ አለይሂ ሰላቱ ወሰለም ከሌሎች አንቢያዎች በተሻለ መልኩ ከአወላደዱ ጀምሮ ገና ሳይወለድ አላህ Subhanahu Wa Ta'ala ለመርየም ምን እንዳደረገላት መርየም ከዛ በኋላ ስትወልደው እንዴት እንደሆነ ሁኔታውን ሁሉ አብረህ እንድትመለሰው እዚህ ሆነን አብረህ እንድትመለሰው ምን ይላሉ መርየም በምህራብ ወይ ደግሞ በመኩራ ወይ በቤተ መቅደስ ይያለች ራሱ ምግብ ትበላ የነበረ ከሰማይ አላህ ሱብሃነሁ ወተዓላ ያመጣላት ነበር መጠጥም ተጠጣ የነበረ እንደዚህ ሆኖ ይሄን ያደረገ አምላክን ስለምትወልድ ነው ያምላክናት ወደፊት ስለምትወል ነው ምግብ ራሱ ከሰዎች ምግብ ያልበላች ብለው ይሄን ጥያቄ ሁሉ ያነሳሉ እና መጀመሪያ የመርየምን ማንነት ከፍ ካደረጉ በኋላ ነው ኢሳን እንደገና ደግሞ ቀጥለው ከፍም ያደርጉት እና ይሄንንም ከኢስላም አቅጣጫ ያለውን መልስ አስቀምጣል አዎ በርግጥ መርየምን አላህ Subhanahu Wa Ta'ala አልቋታል ከሌሎች ሴቶች ማለት ነው አላህ Subhanahu Wa Ta'ala ان الله اصطفاكي وطهركي واصطفاكي على نساء العالمين الله سبحانه وتعالى كعالم سيدوك ولا مرطوش لذي اوقتولش لذي اوقتولش الى الله سبحانه وتعالى الله سبحانه وتعالى يمرطبت ممكنات الله سبحانه وتعالى انقدي اسوا متولدو ايه نبي ايه سو يتمرط اسو مهونن الله سبحانه وتعالى ليلوچ نبيات قالو صحيح نجر كن عيسى عليه الصلاه والسلام بتعمر متولدو الله سبحانه وتعالى كون فيكون بلو معناته عند ليلى سو عدلم يتولد عيسى ولالد برغت كليلوش سوت الا يعني منالبت سو ليج ولالد باراد كفلن منو نشالله عندنياو يالاباتنا لناتم يولد يفطرال لك اباتاچن ادم عليه الصلاه والسلام معناته عندنا دهمو كابات بيتشا كالناتم يتولد اناتاچن حواء عندك عيسى عليه الصلاه والسلام دهمو كالابات كمريم كناتو بيتشا يتولد ليلوچو دهمو يسو ليجوج كاباتنا ከእናት እነኚ አራት የሰው ልጆች አፈጣጠራል አላህ Subhanahu Wa Ta'ala እንደፈለገ ሰው መፍጠር ይችላል እንደውም ምናልባት የሰው ልጅ አፈጣጠር በጣም ይገርመናል ቢባል ይደንቃል ቢባል ኢሳ አለይሂ ሰላቱ ወሰለም ካላባት መፈጠሩ መወለዱ ይደንቃል ቢባል የአደም አለይሂ ሰላቱ ወሰለም ይበልጣል አዎ ምክንያቱም እሱም ታምር ሳይ እሱም ታምር እንደውም የሱ ይበልጣል እንደው በእንትን ካየው ምክንያቱም አደም አለይሂ ሰላም እንዴት ነው ካፈር ብቻ የተፈጠረ ነው ሳይ ምክንያት ራሱ ይለ ኢሳ ስናት አለው እሱ ግን ናት ማባትም የለው ስለዚህ ከኢሳ ያደም አይበልጥም ያደም ሊበልጥ ይችላል በርግጥ በጣም ምንድነው እንደነቀና ያአላህ Subhanahu Wa Ta'ala ፍጡር እና አስተነተን ከሆነ ማለት ነው አላህ Subhanahu Wa Ta'ala ኢሳ አለይሂ ሰላቱ ወሰለም አፈጣጠር ምልክት ምንድነው ለምሳሌ እነ በተለ ኢሳ ኢንደላሂ አላህ Subhanahu Wa Ta'ala ኢሳ አላህ Subhanahu Wa Ta'ala ዘንድ ይላል እኔ ዘንድ ይላል አላህ Subhanahu Wa Ta'ala ኢሳ አፈጣጠሩ كمثال ان مثال عيسى عند الله كمثال ادم لك ان ادم ادم ده تفطرنا من الله سبحانه وتعالى يعني بمعجزه بتامرات مفطرونا صحيح خلقه من تراب كعفرنا الله سبحانه وتعالى ادم عليه الصلاه والسلام اباتنا ادم يفطره ثم قال له كن فيكون لك لما عيسى عليه الصلاه والسلام هون انداله لادم عليه الصلاه والسلام هون الله سبحانه وتعالى عند نجر سيفلق اذا اراد الله عند نجر سيفلق من دوميلو يقول له كن فيكون هون يلوال يهونال معناته يا يزا يا هون ميلو يقالو تيت يدرغال معناته يهونال ايه نو الله سبحانه وتعالى عيسى عليه الصلاه والسلام افطاطو تامر اندالونا عندو دغمو الله سبحانه وتعالى سلا عيسى قدم اندغلسكوت افطاطرو سيولد برغت زكاب يالوت سوتش غير تبروال معناته انديت نو ايهن ليج زامنتاچو كين يامنتاچو ويبالك دارا زكاب ميدو فيت اكوارتنا مريم ودا مريم تنشن ملس تملس عليه يا الله هبت نتب لي مريم ان الله سبحانه وتعالى مرضواتال اناتها بمتولدات غزي اصلا تسلا نبر اناتيه بمتولدات غزي معناتنا ستولد وند كهونه بيت المقدس اند تاغلغل تسلا نبر يا الله نجر هوننا سيت هنا تولدت غرا غبات لمانيوم ماغلغل اندمچل تنغرات اغلغا ادرجتات ان الله سبحانه وتعالى ملائكه لكو مريم ان ناغرواتال بملائكة ما كانت معناته يا مريم ان الله اصطفاك وطهرك واصطفاك على نساء العالمين انت مريم وي الله مرطوشال نصهم جاوا ما ادركوشال كسيتوت كعالم وسط كميغنيو سيتوتهم كله يبلط الله انت مرطوشال سلازيهم يا مريم اقنتي لربك واسجدي واركعي مع الراكعين لقيتاش تعزاجوني سجديم توارجيم لقيتاش تنانشي يتاش مملك قلبش بمالت الله سبحانه وتعالى يهن ملكت الناس تلال فلات لنبي محمد ينقرات شوال يرجم عم التاريك كلسو مالتنا ذلك من أنباء الغيب نوحي إليك وما كنت لديهم حتى كبيت المقدس موتع تلبات بلو سيسم عمو اتقى سيطلون كان ينبرون نقر اللهم قرآن لا يتركو تال بتك كلاس كم توتال وما كنت لديهم نبي محمد من الله تعالى أن نبركم بساعته أنت إذ يلقون أقلامهم أيهم يقفلوا مريم مريم ما أنه لأسترادرات مشلو ما أنه حلافي أن توصلوا أصفا ما استرادر على بيتبلو اتقى سيطلوا بيرات شون سيطلوا وانزلا يطلوا استي يمان بئرنوم يشنفوا بلو اتقى بميت تعطلوا بيتكزي أن نبركم بلا الله سبحانه وتعالى نقرات شوال وما كنت لديهم إذ يختصمون ستقاتك معبرها النبركم إذن ينبرون تاريك عن نبركم بمالت أقل لا تقول لي تعالى بعد ملك ومجلس تجباتون يسكمت نبر الله سبحانه وتعالى كذا وهذا قدموا ملكتون لدرساتنا الله عز وجل من أجل القرآن لا يمالتنا إذ قالت الملائكة يا مريم إن الله يبشرك بكلمة من بس يسو يقال وديتي هنا لجن يا بسر شاء الله سبحانه وتعالى سمو المسيح عيسى بن مريم قدموا نقرأت الله سبحانه وتعالى وجيها في الدنيا والآخرة ومن المقربين. الدنيا ميهون بآخرة وعالم. بزجتم ميهون وداني وعالم. يتكبر النات اللق بوتا يعلون. ودفت عريم الجوجي كربة. باريانو من لق سشبلو على الله العالم. ويكلم الناس في المهد. قناع كما ولدوا بفيت. من دمي قتم. ملايك وج. عندنا قرات الله سبحانه وتعالى يسكم. قناع بانك أبقى فمي يالله. أنك ألب علي قناع يالله. أكفشو يالله. لزوج سويت نمي عنا قرال. ملكام نمي هونو. كذا الجوجي تلنقج. ربي أنا يكون لي ولد ولم يمسسني بشر. انديت نو وين قامنم غنيو نساي نوري انديت لجي نورنال بلا علاج كذا الله من عليه كذلك يخلق الله ما يشاء اذا قضى امرا فانما يقول له كن فيكون عندنا غير كوسنه هوني لو الفطاري نونا لفطاري نيسانو نغير يله قدم متقس نو سو مغرم مدنك كنبربت بعدم افطاطر نبر مغرم يالنبر لمدنو كن ودزا يعني تتو ودز يزوروبت وانا مكنيات يبلون ستا يا متالن مشود ممونيت نو ميهونو معناتنا يا انسان أفتاتر إن شاء الله بتوصلنا ملكو أنتم نكتبه الله سبحانه وتعالى مريم من داب السرات مالتنا كذا مريم من دنو كل رج بوهالا الله سبحانه وتعالى بهو نتزاز مسرد الله سبحانه وتعالى بكالو وطيت مسرد ولا لهز بوه منتاج ستا متى بيز إيزان بريم منتاج تقرم تدنكو عندي تنو عنشي بالتدارة لهنش وإذا قمو عند سيتنا من دنو كوندوش قال لفلقو ميهون سيتوش عالونش بهاليش عبادوش عندنا بيسبوش طوس سويش ناتجو عنديت نقول سيلوات من النالج أشارت إليه لا لجون يا ملك كتجو عيسى عليه الصلاة والسلام بيجوي لنا قالوا كيف نكلم من كان في المهد صبيا عنديت هرجنو بانقلب اللوست لجون عنديت من النالج ومن ناقر ما يجني بدعم تجرب النالج قن كذا وهذا السوق أتتها من الدنيا مجمر يتنقر وقال من الدنيا قال إني عبد الله آتاني الكتاب أنا الله سبحانه وتعالى باري عن الناس مجمر يتنقر إني عبد الله أني الله سبحانه وتعالى باري عن المرور تنقر آتاني الكتاب وجعلني نبيا عندي ولد مو ملك تنيا لكم رسول جوج ود الله سبحانه وتعالى عندي تعالى بلوم كتاب سبحانه وتعالى الله سبحانه وتعالى زال يؤذو ما براري وتشعر لازيه سنتقل له مريم يفلقون يا أهل الله سبحانه وتعالى عالم لا يكالو سيتوج بيالقات إنسان كمولد يا لعبة كمولد يا لفة كبر يلات ممكن ياتم كبروا عيسى عليه السلام يا لعبات مولده إيه نو عند التمرد يا درجاتنا عيسى مدمو يفلقون يا أهل يا لعبات يتولد بجبريل عم مكاينت بجبريل يمسرات عم مكاينت يتولد جنا كل جنة تجمرو مناجر أنات بما يجمرو بس كذي بيناجرم يا عدم من تاريخ عيتن يسون بزول لا ندنك بطن دم النجيل يا الله سبحانه وتعالى عفت أثر خفت أثرين توجم عندون ده هنا يوم يا ملك تر معناته ستقر له إيه كسلام أنصار يا الله أستمرونه متمرونة تبزيلا عندنا بس لمنا مريم تلك بوتالات يا بوتان يا الله تلك بوتا أما لجنات يميل درجة أدلهم سلمنا وسط يا الله الناكبرات هلن يا نبي النات عندهم هنا متن أمان عندهم هنا متن الناكبرات هلن ليجوا بوتان ستات هلن لما أن يوم أمان كبرنا بوتان دمن ستقول لهم هلتنا قولت يا درجة نبي الله عيسى يا الله صلاتنا سلام بساتونا بنبياتك لا يقول لهم لنا ساتو لا يتستوى له ويم نبي الله عيسى لا يتستوى له تأمر لي لو تم تكافئ وتنوع كلا بات بتم الفتر تأمر إنه كالن برقد كفتاري تأمروش تانتو يا أدامي بسال برنا عند يا حيوان متكسي تران دم سالينات بل جنة من ناقر كهنة يسوس كريستوس بتشان اللهم يتناقر يعني صبار رقاة ليت ميادرقو بزوكي زي ميانسوت كريستن نانس عربي تشاسيون عندان لكزين دوم قرآن ميانا بسوة راسو ميانسوات شو نتبو تشالو نتياكي وفطروال بو فاملة إف بلو دمو هو تدين ولا تدربوال بلو مفتر يمي لون عالم كمد كسحب قاية بزو كيزيها نسوتها إنا من ناقر بيشايد الله كلاتي موت ما سنسات بإذن الله يمي لون قال بزو تكرة تايسادو تمنى زو تكرة تايسادو تمنى ميسادو تمنى النو መፍጠር ፈጥር ያለው ወይም ደግሞ ህይወት አፍ በየበታለውና ህይወት ያለው ሆኗል የሚለውን እና ይሄንንም ያነሱታል። አዎ በዚህ ጉዳይ ላይ በአንድ አርእስት ላይ አንድ ሰው የሆነ ነገር ማውራት ከፈለገ የሆነ መጽሐፍ አስመልክቶ መጽሐፉን መልእክት ከመጀመሪያ እስከ መጨረሻ አጋላብጦ አንድ ላይ ሰብስቦ ወጥ የሆነ መልእክት ነው ማለት መቻል ያለበት። ቁርአን በአንድ ጉዳይ ላይ የተለያዩ ቦታዎች ላይ ደጋግሞ የሚያወሳቸው ታሪኮች አሉ። አንዳንድ ቦታ በዝርዝር አንዳንድ ቦታ በጥቅሉ ደፈን አድርጎም ያነሳበት ጊዜ አለ። ስለዚህ አሁንም አንተም ተጠቁመሃል ንግግር አለ የሚጠቅሱት ያሉት ዝርዝር ያለው ጉዳይ ላይ ሳይሆን በጥቅሉ የተጠቀሰው ነው ወይ ለአላህ በዝርዝር በኔ ፍቃድ ሱረተ المائده ላይ ወይ ተخلقوا الطير باذني فتنفخوا فيها فتكون روحا باذني በኔ ፍቃድ ነው ሁሉ የምታደርገው ብሎ በእያንዳንዱ ያፈጣጠር ሂደት ላይ በኔ ፍቃድ ይሄን ታረጋለ በኔ ፍቃድ ይያለ የፈጣሪን ፍቃድ አስቀምጣል hatta ይሄም እሱ ብቻ የተለየበት አይደለም ነብዩላህ እዚህ ላይ ያነሳሉ ሌላ ራሱ ያነሳሉ ምን ያነሳሉ እዚህ ላይ በኔ ፍቃድ የሚለውን የኢሳ ወይም ደግሞ የኢየሱስ ክርስቶስ ከአብ ወይም ከመንፈስ ቅዱስ ፍቃድ የተለየ የለው ፍቃዳቸው አንድ ነው ይላሉ። ስለዚህ የአብ ፍቃድ ማለት የራስ የወልድም የኢየሱስም ፍቃድ ነው ብለው ፍቃዳቸው አንድ እንደሆነ በኔ ፍቃድ ሲል አሁን ለምሳሌ ኢየሱስ ሲወለድ አባቱ ፈቅዶ አባቱ ፍቃድ ነው እንደውም እስማ በፈቃዱ መስብረታቦ ወመንፈስ ቅዱስ የሚል ውዳሴ ማርያም የሚባል ለማርያም ውዳሴ የተደረሰ ድርሰት አለ ኤፍሬም ሶሪያዊ የሚባለው የደረሰው ድርሰት ነው እና እዚያ ላይ እስማ በፈቃዱ ወበስምረታቦ ወመንፈስ ቅዱስ በራሱ ፈቃድ በአባቱም ፈቃድ በመንፈስ ቅዱስም ፈቃድ ብለው ይሄ በኢዝኒ የሚለውን በኔ ፈቃድ የሚለውን በአባቱ ፈቃድና በመንፈስ ቅዱስ ፈቃድ ብለውም ደግሞ እዚያ ላይ ያነሱና ያ ፈቃድ ማለት አንድ ነው ብለው ይናገራሉ። ስለዚህ ያው በመሰረቱ ቁርአን እንደማስረጃ አድርገው ካነሱ በቁርአን መንፈስ በቁርአን ግንዛቤ ነው መሄድ መቻል ያለብን። በሌላ መጽሐፍ ግንዛቤ መሄድ አንችልም። እዛ መጽሐፍ ላይ እንዴ ያነሱት ከማንሳት አቋ በመሰረቱ ይሄ ነው። ግን ያው حتى ቁርአን ላይ باذني ሲል ፈጣሪ ብቻውን አላህን እንደሚመለከት አንቀጹ በዝርዝር ነው የሚያመለክተው ማለት ነው የሚያሳየው እያንዳንዱ ነገር ይሄን የተቀሰ። ስለዚህ እዚህ ጋር በርግጥ ተአምር አላህ Subhanahu Wa Ta'ala ለብዙ አንቢያው ሰጣ ከሰውጪ ማለት ነው። ምናልባት ኢሳ አለይሂ ሰላቱ ወሰለም ሙታን አንስተዋል ብለን ማንሳት እንችላለን። ነገር ግን ሙሳ አለይሂ ሰላቱ ወሰለም ሙሴ ሙታን አንስተዋል። ኢየሱስ ተአምር ተብሎ እንደ አምላክነት አልተጋነነም። እንደገና ነብያችን ሰለላሁ ዐለይሂ ወሰለም ሌሎችን መልእክተኞች ይራሳቸው አላህ Subhanahu Wa Ta'ala ከሙሳ ጋር ብዙ ጊዜም ተነጋግሯል። صحيح ቀጥታ መሐመድ አለይሂ ሰላቱ ወሰለም ያን ያመልክተኛ አላህ Subhanahu Wa Ta'ala ብዙ ተአምራቶችን ሰጥቷል። እንግዲህ ይሄ ሁላ አላህ Subhanahu Wa Ta'ala ምንድነው ለሚፈልገው ሰው በራሱ ፍቃድ እንዲያደርጉ ማለት ነው። ይሄም እንግዲህ አላህ Subhanahu Wa Ta'ala መልእክት መሆኑን እንዲያውቁና ምናልባት ውስጣቸው በሽታ ያለባቸው ሰዎች ይሄ ነገር እውነትም ከአላህ ነው ብሎ እንዲያስቡና እንዲቀበሉ ለማዳን አላህ Subhanahu Wa Ta'ala አያዎቹን ምልክቶቹን የሚያሳያቸው ማለት ነው። ነገር ግን ይሄን ሁላ አይተው ብዙዎቹ ይጠማሉ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ተአምራቶችን ሲያመጣ ይሄ አስማር ሰርቶብን ነው ይላል። ሲህር አድርጎብን ነው እንጂ ከአላህ ይመጣል ታይናችን ላይ ደግሞ ነው። አዎ ይሄ ደግሞ እያዩ እንደገና ደግሞ ምስክር እያደረጉ ማለት ነው ለዛ ነገር። እና ለኢሳ አለይሂ ሰላቱ ወሰለም የተሰጠው በአላህ Subhanahu Wa Ta'ala ፍቃድ ነው እንጂ ከራሱ ያደረገ የለም። ይሄንንም በማስመልከት ምናልባት ሌሎች እምነት የሚከተሉት ክርስቲያኖች በተለይ መጽሐፋቸው ላይ ይገልጻሉ በአብ ፍቃድ እንጂ እኔ በራሴ አንዳች ነገር ማድረግ እንደማልችል የሚል ጥቅሶች አሉ። ምናልባት እሱን ወደ በኋላ ላይ ልክ ነው ማለት የአባቴም ፍቃድ እኔ ልፈጽም የመጣ አባቴም ፍቃድ ነው ከአባቴ ፍቃድ ውጭ እኔ ምንም ላደርግ የምችለው ነገር የለም ምንም ነገር ላደርግ አልችልም የሚላቸው አንቀጾች ይህንን የሚመሰክሩ አሉ። የራሳቸው ተአዊል ቢኖራቸው ማለት ነው ራሳቸው ለእንትን የሚሰጡት ነገር ይኖራል ያለ ማብራሪያ አዎ ይኖራል። አሁንኛ ከእስላም አንጻር ስለሆነ መልሳችን ዞሮ ዞሮ ኡስታዝ መሐመድ ሐሰን ማንተም በመጠቅለያ እናስቀምጣችሁት በኢዝኒ የሚለው ሌላ አካልን የማያካትት የአላህ Subhanahu Wa Ta'ala የብቻው ስልጣን የግሉ ስልጣን እንደሆነና ይሄ ኢዝን ከተጨመረበት አንድ ሰው አላህ Subhanahu Wa Ta'ala ኢዝኑን ከሰጠው ማንኛውም ሰው ይፈልገው ነገር ሊያደርግ እንደሚችል ስለዚህ ያንን ሙዕጅዛ ሲሰጠው ነው አብሮ ያ ኢዝን የሚሰጠው የሚለው ነው የሚያሳየው። ያው ካለን ጊዜ አኳያ እዚህ ላይ ልናቆም እንገደዳለን። እንግዲህ ተከበራችሁ ተመልካቾቻችን ዛሬውን ጥያቄዎቻችንን ኢንሻአላህ በዚህ እንጨርስና የሚቀጥሉትን ፕሮግራሞቻችንን ይዘን እስከምንቀርብ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በሰማችሁት ተጠቃሚዎች እንደምትሆኑ ተስፋ አደርጋለሁ። በድጋሚ ወንድማችን ኡስታዝ መሐመድ ኡስታዝ አብዱልመናን መንዛ እንደዚሁም ኡስታዝ መሐመድ ሐሰን ጀዛኩሙላህ ኸይር እንግዲህ ጥራችንን አክብራችሁ እዚህ ድረስ ተገኝታችሁ ይሄንን ማብራሪያ ስለሰጣችሁን በጣም ነው እናመሰግነው። ባላህ ስም በተመልካቾቻችንም ስም ጀዛኩሙላህ ኸይረን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።